ለዚች ምድር እኛ በረከት እናመን ለዚች ምድር እኛ በረከት እናመን ለዚች ምድር መጣንላት ሃሌሉያ ለዚች ለካናዳ ምድር መጣንላት ሃሌሉያ ሃሌሉያ ኢየሱስ ይባረክ ሃሌሉያ ለዚች ምድር እኔ መፍቴ ነኝ አሜን ለዚች ምድር እኔ መፍቴ ነኝ አሜን ሃሌሉያ እቺ ምድር በእኛ ውስጥ ባለው ቅባት ትባረካለች አሜን ፈጽሞውን ይሰበራል አሜን እርግማን ሁሉ ይነሳል አሜን ሃሌሉያ ይሄን የምታምኑ በልታና በጭብጨባ ጌታ ከፈም ሃሌሉያ ኢየሱስ እስካሁን በልታ በጭብጨባ ከፈ አድርጉት ጌታ ሃሌሉያ Hallelujah, hallelujah, hallelujah, hallelujah. Ah, Jesus me barak, no dahalan geta ho. Hallelujah. Zekis Ura tayaw kewu Nda gita yale Etma igenye Itanagre u Kaluni fesma Zekes Ura tayaw kehu Nda gita yale Etma higayi Yitanagre Kaluni fesma እሱ ብቻ ያውቃ ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም የሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም የሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም የሱስ ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ከጆቻቹ ከፈሩና እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው እንደ ሰው አይደለም ጌታ እስኪ ጌታ ባርኩት ሃሌሉያ ሃሌሉያ ጌታ ሃሌሉያ አው የትኛው ተረሳ ጸጸት ሳይታሰብ ኖሮ ጊዜው ያለፈበት የቱ ነው የተነሳ ማነው የሚጸጸት ሳይታሰብ ኖሮ አቀማጥያ ኖራ አሃ እንዲያ ማክበርና ማንሳት ጌታ ያውቅበታል ስሜት ተደጋ